Cause we don't know. so aspettarti più di tanto, ogni minuto mi dà l'istinto di cucire il tempo e riportarti di qua. Un materasso di parole scritte apposta per te, e ti direi spegni la luce che il cielo c'è, non si vive, mi uccide, testa dura, testa di rapa, vorrei amarti anche qua, nel cesso di una discoteca, sopra il tavolo di un bar. O stare nudi in mezzo a un campo, a sentirsi addosso il vento, io non chiedo più di tanto, anche se muoio sono contento. Non si fide, stare senza di lei mi uccide. Canzone, cercala se può. I tuoi occhi non li staccherei mai, adesso anzi me li mangio, tanto tu non lo sai, lo sai. Occhi di mare senza scogli, il mare sbatte su di me, che ho sempre fatto solo sbagli, ma lo sbaglio qui cos'è? Non si vede. Mi ricorda la sua faccia, io la vedo in ogni goccia che mi cade sulla giacca. Non si vive, stare senza di lei mi uccide. Canzone, trovala se può. አድማጮቻችን እንደምን ከርማችኋል ይያልን ዘወትር እሁድ ከ8 ሰዓት ጀምሮ የምናቀርበውን የአማርኛ ፕሮግራም አሁን ጀመረናል አብራችሁን እንድትቆዩ እንጋብዛለን ልሳን የአማርኛ ሬዲዮ ዘወትር እሁድ ከ8 ሰዓት ጀምሮ የሚቀርብ ነው አስተያየት ጥያቄ ካላችሁ 0649175 ላይ እንገኛለን ወይም ደግሞ በኢንተርኔት ለማድመጥ ለምትፈልጉ በምክንያቱም በሮማ አካባቢ በኤፍኤም 87.9 ላይ እንገኛለን ወይም ደግሞ በኢንተርኔት ለምታዳምጡን www.ondarossa.info ላይ እንገኛለን በድጋሚ አብራችሁን እንድትቆዩ እንጋብዛችኋለን። Bene, benvenuti a tutti all'ascolto di Lessane Roma, la voce di Roma, il programma etiopico che va in onda ogni domenica dalle 14 su Radio Onda Rossa. Quindi buon ascolto a tutti e prestate attenzione, in particolare mi riferisco insomma agli italiani che ci ascoltano, a quello che insomma sarà il piccolo intervento in lingua italiana all'interno del programma dedicato oggi a una vittoria importante per noi etiopi, la vittoria di Adua. Buon ascolto ancora da Alessandro Roma. Vorrei una canna. Come? Vorrei una canna. Non ho capito, come? Vorrei una camera. አድማጮቻችን እያዳመጥነው ያለነው እውቅና ታዋቂ ዘፋኝ ሆነው የጣሊያን ሉቺዮ ዳላ የተወለደው በቦሎኛ በ4 ማርሶ 1943 ዓመተ ምህረት በድንገተኛ የልብ ድካም ነገር የሞተው የመጀመሪያው ማርሶ 2012 ወይም ደግሞ ልደቱን ከማክበሩ ከ3 ቀን በፊት ከዚህ ዓለም በሞት የተለየውን የሉቺዮ ዳላን ሙዚቃ እያዳመጥን ነው። ከዚህ ዓለም በመለየቱ የኢትዮጵያ ኮሚኒቲ ሀዘኑን ይገልጻል። Un uomo abbraccia una ragazza dopo che aveva pianto. Poi si schierisse la voce e ricomincia il canto. Te voglio bene assai. Ma tanto, tanto bene sai. È una catena ormai. E scioglie il sangue dentro d'ana sai. Vide le luci in mezzo al mare, pensò le notti là in America, ma erano solo le lampare e la bianca scia di un'elica. Sentì il dolore nella musica, si alzò dal pianoforte, ma quando vide la luna uscire da una nuvola, gli sembrò più dolce anche l'amore. Guardò negli occhi la ragazza, quegli occhi verdi come il mare. Poi all'improvviso uscì una lacrima e lui credette di affogare. Te voglio bene assai. Ma tanto, tanto bene sai. È una catena ormai. E scioglie il sangue di banana sai. Potenza della lirica, dove ogni dramma è un falso, con un po' di trucco e con la mimica puoi diventare un altro. Ma due occhi che ti guardano così vicini e veri ti fanno scordare le parole, confondono pensieri. Così diventa tutto piccolo, anche le notti là in America. Ti vedi la tua vita come la scia di un nero. Ma sì, è la vita che finisce, ma lui non ci pensò poi tanto. Anzi si sentiva già felice e ricominciò il suo canto. Te voglio bene assai, ma tanto tanto bene assai. È una catena ormai, e scioglie il sangue nella vena. Te voglio bene assai, ma tanto tanto bene assai. Sciogli il sangue di mamma. ይመከራል ወይ ይመራል ይረዳል እንጂ ወጥሮስ ምን ላለው የጥላት የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ ጥላትና ድብኝ አትሸበር ሆዴ ጥላትና ድብኝ አትሸበር ሆዴ ክፉል ይመልሳል ያባት ጎራዴ ያባት ጎራዴ ያባት ጎራዴ የለለለለ ጎበዝ መርዝ ጎበዝ መርዝ በላል መምታ ጎበዝ መርዝ በላል መምታ ሳያልቅ እንዲጨርስ ያጎረስከው ካርታ ሳያልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ተው ተው ተው ተው ተው ተው ተው ተው ተው ተው ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ No no no no no no no no no no no no no no no no no no no no no no no no no ሸለቆው ቋጠኙም ይደማል በማን ጊዜ ጥላት አገርን ያስማማል አገርን ያስማማል በማን ጊዜ ጥላት አገርን ያስማማል አትነካኩኝ አትክፉኝ አልኩ እንጂ አትነካኩኝ አትክፉኝ አልኩ እንጂ ምን አንቀልባሳለኝ የጥላት ወዳጅ ለጥላት ወዳጅ ለጥላት ወዳጅ ለጠላቶ ዳጅ ለጠላቶ ዳጅ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ይሄን ጎበዝ ክተት አትስማ ገላጋይ ጎበዝ ክተት አትስማ ገላጋይ ያባት አደራ ይከብዳል ከድንጋይ ይከብዳል ከድንጋይ ነነነ ተው ተው ተው ተው ተው ተው ተው ተው ተው ተው እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ እኔም አልመለስ እኔም አልመለስ እኔም አልመለስ እኔም አልመለስ እኔም አልመለስ የክፉ ሰዋሻ ምን አለም ይሏታል የክፉ ሰዋሻ ምን አለም ይሏታል ነነነ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ረዘራፍ ረዘራፍ የክፉ ሰዋሻ ምን አለም ይሏታል ከሃዲሲ ከዳት ጎባዚ ነዳታል ጎበዚ ንዳታል ጎበዚ ንዳታል ጎበዚ ንዳታል ጎበዚ ተው ተው ተው ተው ተው ተው ዘራፍ ኖረ ዘራፍ ኖረ ዘራፍ ልቻል ማለት ልለፍ ማለት ታስነካብኝ ስሜን ልቻል ማለት ልለፍ ማለት ካስነካብኝ ስሜን እጀልክፈልለት አጥንትና ደሜን ወናኖ ይመከራል ወይ ይመራል ይረዳል ብዬ እንጂ ወትሮስ ምን ውላለው የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ ደላትና ድብኝ አትሸበረ ሆዴ ደላትና ድብኝ አትሸበረ ሆዴ ክፉን ይመልሳል ያባት ጎራዴ ያባት ጎራዴ ያባት ጎራዴ የነነነ ጎበዝ መርዝ ጎበዝ መርዝ ደላል መምታ ጎበዝ መርዝ በላልምምታም ሳልቅ እንዲጨርስ ያጎረስከው ካርታ ሳልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ Adwa is the name of a battlefield in Ethiopia where Ethiopians withstood European colonial conquest for the first time in Africa against Mussolini, not those old good Italians. Man is precious, precious to be man. Man has died to save man, respecting man. The calling of sacrifice of love and honor, with honor, one dies for the other. My freedom today paid in much blood and bone. Let Adwa speak, let my country speak, how I stand before you today, in pride and honor, in happiness and love. My prayers to be to them, to the martyrs of Adwa. አድማጮቻችን እያዳመጣችሁት ያላችሁት የ116ኛውን የአደዋን ድል መታሰቢያ ምክንያት በማድረግ በጣሊያንኛም አሁን ደግሞ ጂጂ ከዛ በፊት ደግሞ በጦርነቱ ጊዜ ሲፎከር የነበረውን ሽለላ ነው የሰማችሁት። ለተወሰነ ደቂቃዎች በዚሁ በ116ኛው የአደዋ ድል ላይ የዘገብናቸውን ሁኔታዎች በማቅረብ አብራችሁ እንድትቆዩ እንጋብዛችኋለን። ¶¶ እንኳን ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ ሰው ሊኖር ሰው ሞቱ ሰው ተከፍሎበታል ከደምና ካጥንት ስንት ዋጋ ነው አዳጋ በነፃነት ምድር ተናገረ አድዋ ተናገረ ትመስክር ተናገረ አድዋ ተናገረ ሀገር ተነሱና የወዳደቁት መስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች እንግዲህ የዛሬ 116 ዓመት ማለትም በዚህ በፈረንጆቹ አቆጣጠር በ1896 ላይ በማርች 2 የተከናወነው ነው። እንግዲህ ምን እናገረው አጼ ሚኒሊክ በዛ ጊዜ አሁን በአጼ ሚኒሊክ ታሪክ ላይ ብዙ ውጣውረዶች የሚነገሩበትም ቢሆን በዛ ወቅት ግን አገራችንን ተከላክለው ለዚህ አብቅተውታል። በዛ ጊዜ የነበረውን ረሃብ የነበረውን ችግር የመሳሰነውን ሁላችንም ታሪኩን መለስ ብለን ማንበብና ማወቅ እንደገናም አሁን የሚነዙትን በአጼ ሚኒሊክ ላይ የሚወሩትን ነገሮች በሙሉ ኢትዮጵያኖች በሙሉ መከላከልና ማስረዳት ማስገንዘብ ይገባናል እንላለን። የአጼ ሚኒሊክ አዋጅ እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፋፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። እንግዲህ ብሞትም ሞት የሁሉ ነውና ስለ እኔ ሞት አላዝም። ደግሞ እግዚአብሔር አሳፍሮኝ አያውቅም። ከእንግዲህ ያሳፍረኛል ብዬም አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው ደግሞ እየከፋ እንደ ፋላ መሬት ይቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠው። የአገሬ ሰው ከሆን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየመኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ከልጅ ከሚስት ከሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረህ ግን ኋላ ትጠላኛለህ፣ አልተወህም። ማርያምን ከዚህ አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥምቀት እኩሌታ ድረስ ወሪዩኩ ከተ ላግኝ ይላል ብለው ነበር። እና አሁንም አጼ ሚኒሊክ ለሀገራቸው ያደረጉትና መስዋዕትነት የከፈሉበትን ማንኛውም ሰው እንደፈለገውና እንደሚፈልገው አድርጎ በሚተረጉምበት ጊዜ ሁላችንም የሀገራችንን ታሪክ በዛ ወቅት በዛ ሁኔታ በዛ ውጣውረድ በዛ እድገት በዛ ፖለቲካል ኢኮኖሚካል ሶሻል ግንኙነት ላይ ያደረጉትን ነገሮች በማገናዘብ ምላሽ መስጠት ይገባናል ብለን እንላለን። ታሪካችንን ለማበላሽ ስለሚጥሩት ሁሉ ትልቁን ምሳሌና በምንኖርበት አቀን እንደውም አድዋ ከተባለ ጣሊያኖች በጣም የሚያፍሩበትና የሚሸማቀቁበት የአድዋ ድል ነው። ምክንያቱም አድዋን ወይም ደግሞ ጣሊያኖች አገራቸው ያለውን ችግር ኢኮኖሚካል ክራይስ ለመወጣት የሚያደርጉትን እርምጃ ሲወስዱ የተለያዩ አገሮችን ለመውረስና ከቦ ለመያዝ ወይም በዛ ለመግዛት ያደረጉት ጥረት ለመጀመሪያ ጊዜ የከሸፈባቸውና በውርደት የተመለሱበት አሁንም አድዋን ሲያነሱ የሚናገሩትን ሁላችንም እዚህ ጣሊያን አካባቢ የምንኖር የምናውቀው ይሆናል። ስለዚህ ጀግንነትን በዛ ዘመን በዛ ጊዜ የአድዋ ድል ለጣሊያኖች ትልቁ ሽንፈት የነበረበት ሁኔታ መሆኑንም እናውቃለንና አሁንም እኛም በሚኒሊክ ኮርተን የሚኒሊክን አራያ ተከትለን አገራችንን ካለው ሁኔታ ማዳን የግድ እንላለን። ሁሉም ሰላም ያጣን ሁሉም ዘራፊ ይባል ሁሉም ሰላም ያጣን እይውጣ በአደባባይ እይሰማ ብሶቱ sempre all'ascolto di Lessana Roma, la voce di Roma. E dunque iniziamo anche quest'oggi la nostra rubrica che ricordo ha per titolo La metà della storia che non è stata mai raccontata, e iniziando con un'affermazione che è questa, cioè che l'Etiopia, il nostro paese, grazie a Dio, insomma all'eroismo dei nostri padri, non ha mai subito l'onta del colonialismo. E un'altra cosa che vorrei ricordare da questi microfoni, tutti voi insomma che abitate qui a Roma conoscete certamente Piazza dei 500, insomma un posto abbastanza famoso qui a Roma, però molti di voi non sanno il significato di quel numero 500. Bene, 500 sono stati gli ufficiali e i sottufficiali italiani che proprio nel preludio di quello che oggi andremo a parlare, la nostra grande vittoria proprio sul colonialismo di Adwa, dicevo nel preludio, quella che fu la battaglia di Dogali, quindi nel preludio della sconfitta definitiva poi ad Adwa, subirono da parte insomma delle forze armate italiane. Quindi ricordo 500, furono 500 ufficiali e sottufficiali sconfitti e uccisi sul campo di battaglia qualche anno prima di Adwa. Dunque Adwa, insomma, qualche giorno fa ricorreva l'anniversario, proprio il 2 marzo del 1896, quindi siamo al 106° anno di ricorrenze. Diciamo che veniva in qualche modo eliminato ogni tentativo sul nascere del colonialismo, del tentativo coloniale italiano di conquistare l'Etiopia. Ricordo che l'Italia aveva dei possedimenti in quella che è l'attuale Eritrea, ma delle concessioni a scopo commerciale, come al solito insomma la furbizia degli italiani, cominciarono a intraprendere esplorazioni nell'interno fino alla loro, diciamo, volontà non solo ovviamente non trascurando ogni patto e non rispettando ogni patto che era stato stabilito con le autorità etiopiche, ma cercarono poi quindi di acquistare territorio all'interno e quindi di conquistare l'intera Etiopia. Ma già da allora i nostri padri uniti veramente, insomma, al di là delle differenze etniche o anche confessionali, di religione, musulmani, cristiani, ogni cittadino, ogni abitante del territorio etiopico, sentendosi appunto fortemente condizionato dalla sua nazionalità, dall'essere etiopico, si prodigò, e quindi questo prodigarsi di un popolo intero, sebbene armato insomma non in maniera molto moderna, contribuì a dare una prima lezione agli italiani, che è stata appunto questa grande sconfitta, la grande vittoria quindi del popolo etiopico il 2 marzo 1896. Quindi possiamo senz'altro affermare l'importanza di questa vittoria per l'indipendenza del nostro paese, ma non solo questo, diciamo che da allora, da questa vittoria, il nostro paese divenne un simbolo e un esempio per tutto il continente africano, che subiva l'onta, diciamo senza proprio nessuna, tralasciare alcuna delle nazioni del continente africano, subiva l'onta del dominio coloniale. E quindi invece questa nostra vittoria servì a dimostrare come ogni oppressore, sebbene potente, poteva essere sconfitto anche sul piano militare. E diciamo che da quel momento la coscienza e la speranza degli africani e di tutti i popoli oppressi dai regimi coloniali cominciò ovviamente a diventare sempre più forte, portando quindi a una maggiore non solo consapevolezza ma anche determinatezza e quindi fiducia nel giusto processo e nella lotta per l'autodeterminazione e quindi per la riconquista della propria libertà. Diciamo che proprio da quella vittoria, da Adwa, sorse quello che diciamo gli storici poi definirono il movimento panafricanista. Movimento panafricanista che sin dai primi tempi ovviamente aveva dei forti riferimenti proprio all'Etiopia, dando vita all'interno proprio di questo ampio movimento panafricanista a un movimento in se stesso, chiamato appunto movimento che si rifaceva all'Etiopia, o etiopianismo. Insomma, la storia ovviamente, tanto per raccontare brevemente quello che portò insomma poi a questa grande vittoria per il nostro popolo, ricordo che Menelik, il giorno prima di affrontare la battaglia campale proprio ad Adwa, si recò lungo la strada che portava poi alla prima linea, proprio ad affrontare direttamente il grosso dell'esercito italiano. Dicevo, si recò in una chiesa lungo il percorso, nella chiesa di San Giorgio, chiedendo proprio a questo santo di intercedere per la giusta vittoria del nostro popolo. Ebbene, questa vittoria avvenne ovviamente nella gioia di tutti quanti gli ufficiali del popolo che aveva lottato, anche insomma col sacrificio di molti che rimasero ovviamente morti sul campo. E l'imperatore Menelik non dimenticò ovviamente l'intervento del nostro santo di San Giorgio e fece costruire proprio in suo onore quella che è la cattedrale di Addis Abeba, dedicata proprio a San Giorgio. Questa cattedrale, lo ricordo, poi è stata la cattedrale che ha visto anche l'incoronazione del successivo nostro sovrano imperatore Gaudama Selassie. Cos'altro aggiungere? Potremmo parlare, dilungarci molto, però vogliamo semplicemente ricordare come l'Etiopia, semplicemente contando sulle proprie forze, ovviamente sulla propria determinatezza e sulla propria fiducia anche religiosa nella giustizia divina, vinse un avversario ovviamente più potente e placò almeno per 40 anni le mire colonialiste non solo degli italiani ma di tutti gli altri popoli. Quindi concludiamo qua con la nostra vittoria di Adwa, nel ricordo del nostro grande imperatore Menelik e di tutto il popolo che all'unisono contribuì a questa vittoria che segnò un'importante svolta veramente per tutto il continente, per tutti i popoli oppressi del mondo. Grazie di averci ascoltato e buon ascolto ancora dai nostri microfoni di Radio Onda Rossa, dal nostro programma Lessane Roma, ancora della buona musica. E ovviamente per la comunità etiopica è importante seguirci, perché avranno le testimonianze agghiaccianti e ci promettiamo, insomma, di dare anche soddisfazione a chi ci segue in lingua italiana, le testimonianze agghiaccianti del loro viaggio, dell'arrivo di alcuni dei nostri giovani qui in Italia dopo aver percorso l'inferno della Libia e tutto quello che, insomma, soltanto possiamo immaginarci, ma mai possiamo veramente concepire, se non ascoltando questi nostri fratelli che anche oggi rendono testimonianza di questo. Buon ascolto ancora da Alessandro Roma. አድዋ ተናገር አስረዳው ከፈረንሳይ ያድዋ ድል ለደቡብ ምኑ ነው ቢሉን እኛም አድዋን ተናገር አለ ሰንደቅ ዓላማችንን ጨርቅ እያሉ ቢሳለቁበት ባያቶቻችን እንደሚቀላ የደብ አርማችንን የሚያጎድፍ ሁሉ የታሪክ ተጠያቂ ይሆናል አልናቸው ደላትና ድብኝ አትሸበር ሆዴ ደላትና ድብኝ አትሸበር አረ ለመሆኑ ማን ነው የሞተልህ ማንስ አስደፍሮ ማንስ ዘብቆመል ስጋውን አጥንቱን ማን ከሰከሰል ሞቱን ባንተ ሽሮ ድል አጎናጸፈ በህይወቴ ያለው ጠላት አያፍር አይደፍርም ጣሊያን ባንተ ጉያ አይውልም አያድር ፋሽሽት ባንተ መንደር አይምነሸነሽ ብሎ የተመመው ላንተ ሊሞትል ላንተ የቆሰለው ላንተ የደማል አርነት ያወጀው ድል ያጎናጸፈ አረ ለመሆኑ ትግሬ ብቻ ነበር ወይንስ ጦቢያው መላው ድፍን አገር አድዋ ተናገር ቃል ኪዳን አትፋቅ ማተብ አትበጥስ በደም የተጻፈ ታሪክ አትከልስ አረ ለመሆኑ ማን የሞተልህ ማን ነው የቆሰለው ማን ነው የደማል አጥንቱን ከስክሶ ድል ያጎናጸፈ ቼ ብሎ የተመነው ነጋሪት የመጣው እንብልታውን ነፍቶ ፎክሮ የወጣው ጎራዲዮ መዞ ጦሪን የሰበቀው አንተ እንዳትደፈር ቃል ኪዳን የገባው ላንተ የሞተልህ ላንተ የተሰዋ መላው ኢትዮጵያዊ ድፍን አገሩ ነው ወይስ አንድ ጎሳ ብቻውን ትግሬ ነው አድዋ ተናገር ቃል ኪዳን አትፋቅ ማተብ አትበጥስ በደም የተጻፈ ታሪክ አትከልስ አረ ለመሆኑ ማን ነው የሞተልህ ማን ነው የቆሰለው ማን ነው የደማል አጥንቱን ከስክሶ ድል ያጎናጸፈ አድዋ ተናገር ምንድነው ዝምታው ትግሬ ብቻ ነበር ላንተ ሲል የሞተው ድንበር ያስከበረው ደምን ያፈሰሰ ወይስ መላው አገር ሲዳሞና ሐረር ወለጋና ጎንደር ሸዋና ወለጌው አርሲው ጎጃሜው ኢሉባቦር ከፋው ባሌ ጋሞ ገፋው ኤርትራ ትግሬው አንነበረም እንዴ ላንተ ሲል የሞተው በዘር ሳይታጠር ሃይማኖት ሳይፈታው ጥቅም ሳይደለለው ድህነት ሳይረታው እንብኝ ለአገር ብሎ እንብኝ ላንተ ብሎ ሚስትና ልጆቹ ንርግፍ አርጎ ጥሎ እርሻው አይታረስ አረም ይብላው ብሎ አረም እንዳይበቅል ባደዋ ተራራ በጎራዲው አርሶ ጥይቱን ይዘራ ጭንቅላት እየቀላው በጩቤ በካራ ድሉን ያደመቀው በጀግና ፉከራ ትግሬ ብቻ ነበር ወይስ መላ አገሩ አድዋ ተናገር በማተበጽና ለህሊና ሀደር ከሰሜን ከደቡብ ርቀት ሳይገድበው ከምዕራብ ከመስራቅ ፀሐዩ ሳይገታው ሆ ብሎ የወጣው ላንተ የሞተል ሞቱን ባንተ ሽሮ ድል ያጎናጸፈ አረ ለመሆኑ ትግሬ ብቻ ነበር ወይንስ ጦቢያ መላው ድፍን አገር አድዋ ተናገር ቃል ኪዳን አትርሳ ማተብ አትበጥስ በደም የተጻፈ ታሪክ አትከልስ ዛሬ ዘመን ከቶ አገር ተበትኖ በዘር በሃይማኖት ጎሳ ተሸንሽኖ አገርበት ወልዳ ትል ደሟን ሲጠባ በባንዳ ታጅቦ ጠላት ቤት ሲገባ አድዋ የኛ ነው ላንተ ምንው ነው ይሉን ጀምረዋል ጥንቱና እያወቀ ነው አድዋ ያለ እናቱ አድዋ ያለ ኢትዮጵያ የሙት ልጅ ባደ ነው አድዋ ተናገር በቃል ኪዳን ጽና ለማተብህ እደር በደም የተጻፈ ታሪክ አትሸርሽ ላንተ የሞተል ትግሬ ብቻ ነበር ወይስ ጦቢያ መላው ድፍን አገር አንድ ቀን በዘር በሃይማኖት በጎሳ በጎጥ ሳይከፋፈሉ ለኢትዮጵያ ነጻነትና ለሰንደቅ ዓላማችን መከበር ሲሉ ባዶአና በሌሎች የጦር ሜዳዎች ለወደቁ ኢትዮጵያን ጀግኖች በሙሉ መታሰቢያ የተዘጋጀ ነው ይላሉ። ራዘራፍ ራዘራፍ የከፉ ሰዋሻ ምን ዓለም ይሏታል ሀዲሲ ከዳት ጎባዚ ንዳታል ጎባዚ ንዳታል ጎባዚ ንዳታል ጎባዚ ንዳታል ጎባዚ ተው ተው ተው ተው ተው ተው ዘራፍ ኖረ ዘራፍ ዘራፍ ልቻል ማለት አድማጮቻችን እንኳን ለ116ኛው የአድዋ ድል መታሰቢያ አበቃችሁ ይያልን በዛሬው ዕለት የቀለበቴን ስጧት ወይ በልጅግ አሊ ግንቦት 2003 በተከታታይ ስናቀርበው የነበረውን መጽሐፍ የደረሱት አጫጭር ጽሑፎችን የደረሱትን በእንግድነት በዛሬው ዕለት ይዘናቸውን ቀርባለን አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን ይረዳል ይንጂ ወትሮስ ምንላለው የጥላት የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ የጥላት ወዳጅ ጥላትና ድብኝ አትሸበር ሆዴ ጥላትና ድብኝ አትሸበር ሆዴ ክፉን ይመልሳል ያባት ጎራዴ ያባት ጎራዴ ያባት ጎራዴ የለለለለ ጎበዝ መርዝ ጎበዝ መርዝ በላል መምታ ጎበዝ መርዝ በላል መምታ ሳልቅ እንዲጨርስ ያጎረስከው ካርታ ሳልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ No no no ta ta ta ta ta ta ta ta ta ta ta No no no no no no no no no no no no no no no no no no no no no no no no no ሸለቆው ቋጥኝም ይደማል እንግዲህ ሸለቆው ቋጥኝም ይደማል በማን ጊዜ ጥላት አገርን ያስማማል አገርን ያስማማል በማን ጊዜ ጥላት አገርን ያስማማል ና ና ና ና ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው አትነካኩኝ አትክፉኝ አልኩ እንጂ አትነካኩኝ አትክፉኝ አልኩ እንጂ ምን አንቀልባሳለኝ የጥላት ወዳጅ ለጥላት ወዳጅ ለጥላት ወዳጅ ለጥላት ወዳጅ ለጥላት ወዳጅ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው የነነ ጎበዝ ክተት አትስማ ገላጋይ ጎበዝ ክተት አትስማ ገላጋይ ያባት አደራ ይከብዳል ከድንጋይ ይከብዳል ከድንጋይ የነነ ተው ተው ተው ተው ተው ተው ተው ተው ተው ተው እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ እኔም አልመለስ እኔም አልመለስ እኔም አልመለስ እኔም አልመለስ እኔም አልመለስ የክፉ ሰው ዋሻ ምን አለም ይሏታል የክፉ ሰው ዋሻ ምን አለም ይሏታል እንንን ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ረዘራፍ ረዘራፍ የክፉ ሰው ዋሻ ምን አለም ይሏታል ከሀዲሲ ከዳት ጎበዝ ይነዳታል ጎበዝ ይነዳታል ጎበዝ ይነዳታል ጎበዝ ይነዳታል ጎበዝ ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው ተው አድማጮቻችን እያዳመጣችሁት ያላችሁት የልሳን ሬዲዮ ፕሮግራም ነው። አሁን እንግዲህ